የሰው ልጅ ሊያድን ከአብ የተላከ የአባቱ ፈቃድ ሁሉ አደረገ። ከላይ የመጣውን ተልኮን ፈጽሞ አብን እንደላከኝ እኔም ልኬችዋለሁ አለ ወንጌል እንዲቀጥል ብሎት። የእምነት አባቶቼ ለወንጌል የኖሩ የተቀበሉትን አደራ ሳይበሉ ምድራዊውን ነገር እንደ ከንቱ ቆጥረው ለዓላማቸው የቆሙ ለጽድቅ ምሳሌ የሆኑ በሁሉ ጸንተው ይህ የእውነት ወንጌል መች እዛ ላይ ቆመ? አደራውን ይዞ አንተ ጋር ደረሰ። መልካምና ክፉን ካንተ ነው መማረው። አደራ አደራ አደራ አላማይና ታስተኝ ከወንጌሉ ውጭ እንዳታስተምረኝ። የተቀበልከው አደራ የጠፉትን እንዲጠራ ሰውን ታርቅ ነበረ የተመላክ ወንጌሉን መንገር አቃተ። ትዝ ይበሉ እንጂ አባቶች ለመስበክ ነበሩ ጀግና በወንጌል ያፍሩና። አታስተምረኝ ወንጌል ልናገርዳ ትውልድ ሲጠፋ ሳዘነኝ ምንድነው ሚለው ወንጌሉ አደራ ያለበት ቃሉ እርስ በርስ ተዋደደ የአንድነት መንፈስ ይኖር። ታዲያ ምንድነው የማየው እርስ በርስ የምትባለው? መፈጠር ያሳዝነኝ ነገም ኮድም ደስ ይለኝ። አታስተምረኝ የሰው አሰራር እንዳይሆንብኝ። አታስተምረኝ የወንጌል ክብር እንዳይ የተገኘህበት ዘር ከዚህ ነው ያንተ ነገር። ሌላውን ተው ያልከኝ ከወንድሜ ለያየኝ። ከነገድ ከቋንቋ ከዘር የተለየሁኝ ወገን ነኝ። ዘረኝነትን አውርሰ ከቃሉ ጋር አጣለኝ። አስተምረኝ በራስ ፈቃድ አትከፋፍለኝ። አታስተምረኝ የሰማይ እንጂ መቼ ምድር ነኝ። ከጎን ያለው ወንድም ዛሬ በበደል ቢገኝ መንቀጥቀጥ አካል መሆኑን ረስት በወሬ ጅራፍ መታው እንዳይነሳ አደረከው የውድቅ አይነሳ ወይ የሳት አይመልስ ወይ አታስተምረኝ ፍቅር የለህም ትምህርት ይሆነኝ አታስተምረኝ ሐሜተኛ ለነገ እንዳንተነኝ የተቀበልከው ወንጌል ሁሉን መውደድ ቢያስተምር አንድ አይደለም ፍቅርህ ምድራዊው ላይ ነው ልብህ እንዳይቀርብ ፊትን ነሳው በድህነቱ ለየኸው ካንተ ፍቅር ካላገኘ ወንጌሉ ለፍርድ ሆነ አታስተምረኝ ሰው ሁሉ አንድ ነው አትለያይብኝ አታስተምረኝ ልብህ ክፉ ነው ክፉ አታድርገኝ የሃይማኖት ካባ ለብሰ በስር አተተብትበ የወንጌሉን ኃይል አጣ ከእውነት እውቀት ርቅ እንዳልራመድ አሰርከኝ የለውት ሳንካ ወንክብኝ ያልሆንከውን አስመሰይ የዘመኑ ፈሪሳዊ አታስተምረኝ ወግ ስርዓት መቼ ጠቀመኝ አስተምረኝ ከታሰርክበት ተፈታኝ ክፉን መንገድ ስትሄድ እኔም ካንተ እንዳለምድ መልካሙን ብቻ አሳየኝ አትበድለኝ አትየው ልጅነቴን ዛሬን ትንሽ መሆኔን ነገ ተተኪውኔን እዘልኝ የተሰጠኝን አደራ ታማኝ ሆኜ እንድሰራ የማየው እንዳይረብሸኝ ከላማይ እንዳያስቀረኝ ፈራሁኝ እንዳይሆንብኝ ሳያውቁ ለምነው ልጠጋ ከወንጌሉ ማለስጋ ለምነው የሚሰማኝ አለ የማይነቀኝ ለምነው የመኖሪያ አላማ እንዳይጠፋብኝ ለምነው ከላይ የመጣው ሳይለወጥ በሕይወቴ እንዲሰራ ለምነው ለምነው የተፈጠርኩት በሱ ነው የውስጤን እስኪ ልንገረው ለምነው ለተቀበልኩት ወንጌል እኔ ታማኝ እንደሆነ ለምነው ለምነው የተፈጠርኩት በሱ ነው የውስጤን እስኪ ልንገረው